ኮሚሽን ይሰጣሉ እንደ ጋዜጠኛ ማለት ነው ሽርክን ለማስተባበር እና ይሄ ነገር ድንገት ሳያስቡት ተቋረጠባቸው ወደ ሰማይ እንወጣለን ሲሉ የተዋከብቶች ላይ ንብልባል ሳት የመሰለ ነገር እየተስፈነጠረ ያባረራቸው ገባ በዛም በዛም በያቅጣጫው ቢሞክሩ አልተሳካም አለ ያኔ አለቃቸው ዘንድ ኢብሊስ ጋር መጡ እንዲህ አይነት ያልተለመደ ነገር ተፈጠረ እኛ እንደተዛር እንደተለመደው ወደ ሰማይ ጠራ ተጠግተን ወሬ ማግኘት አልቻልንም የሆነ ንብልባል ነገር ከከዋክብቶች እየተነሳ ያቃጥለናል አሉት ያኔ አጅሬ ምን አለ ለአላህ ሀደተን ሀደተ ፊል አርዳ ይሄማ በመድራችን ላይ አንድ አዲስ ክስተት ተከስቷል ማለት ነው ስለዚህ ባሐቱ መሻሪቅ አልአርድ ወመጋሪብሃ እና ይሄ የሰማው በር እንግዲህ ቁጥጥር ተተጣለበት ማዕቀብ በመድር ላይ አንድ አዲስ የተከሰተ ነገር አለ ማለት ነውና ያን ምክንያቱን ማግኘት አለብን አላችሁ አሰሳ በቡድን ከፋፈለና በየአገሩ በየክፍለ ዓለሙ ላካቸው በሚልካቸው ጊዜ በዛ በመካና በጣይፍ አካባቢ የተላከው ቡድን ባጋጣሚ ሆኖ በለስቀንጦት የሚፈልገው ሰው ይለያገኝ ነው ማለት ነው ሌላው በየአገሩ ይባዝናል አላገኘም እነዚህ እንግዲህ እዛ በረሃ በሚሰሙ ጊዜ ሰምተውት የማያውቁ ቋንቋ ሰምተውት የማያውቁ ሰው አይት እንዴው የተለየ ስሜት ሁኔታው ሁሉ ተለዋወጠባቸው በዛ በጣም እንግዲህ ተማርከው የሚቀሩት ቁርአን ደግሞ በጣም ጥሩ መልእክት ያዘለ ነበርና ያንን አዳምጠው ወዳውኑ ከነብዩ ጋራ በግንባር ተገናኝተው አንተ ማነ ምን ያረክ ነው ምናምን ብለው ሳይጠይቁ እንኳን ፈቀጥታ ኢማኑን ተቀበሉ ቁርአኑን በመስማት ብቻ ማለት ነው ነብዩ ጭራሽ አላዩአቸው እና ይሄን የመሰለ ታላቅ መልእክት ሰምተንኛ አንድ ደቂቃ ማባከን የለብንም ያላህ መልእክት ደርሶናል ስለዚህ የመክታችን ለወገኖቻችን ቶሎ ህይወትን መንገር አለብን ብለው ራቀው ያነበሩ ጅኖቹ ማን ነው ወደዛ ይሮጡ ሄዱ ወደ ሀገራቸው ነሲቢን ወደሚባል ሀገር ማለት ነው ከዛ በኋላ ነው አላህ ወንሰረፍና ኢለይከ ነፈረ ምን ዘይናውን ለነብዩ የነገራቸው ማን ነው ዛሬ እኮ አንተ ሰዎቹ ያው የትርገባ ነው ያ ክርስቲያናካለህ ጅኖቹ ደግሞ እንዴት አይነት እድል ቀናን ይያሉ በደስታ ዳዕዋውን ይዘው ኮይራክ ገባላቸው እሱ ደግሞ ማለት ነው ይሄም ሌላ ነስር ሆነ ደግሞ እንደገና ማለት ነው ወሆቃኢሙ ይሰሊ ቢአስሃቢሂ ሶላተል ፈጅሪ እና ያው ሶላተል ፈጅር ነው ወይም ሶላተል ሌሊት ነው የሚል ኽትላፍ አለ ማንኛውም ይሁን ችግር የለውም በስግደት ላይ የሚቀሩትን ቁርአን አዳምጠው ወዳውኑ በእምነት ያው ሰሚዕና ቁርአንን ይህዲ ኢለሩሽድ ፈአመንና ቢሂ ወለን ንሽርከ ቢረቢና አሃዳ እዚህ ላይ ጂኖች ከሰው የበለጠ ቅንነት አላቸው ዳዕዋ ካገኙ ማለት ነው ሰዎችን እንግዲህ አመታት አስቆጥረዋል ይህን ነገር እንዲገባቸው ለማድረግ በሚገባቸው ቋንቋ በባህል በዘመድ ሁኖ ጅኖች ግን አንድ ቀን በአይን እንኳ በብርሃን እንኳ ፊት ለፊት እንኳ ሳያዋቸው መልእክቱን ብቻ በመስማት በቀላሉ ሊያምኑ ቻሉ ማለት ነው። ፈለማ ቁዲየ ወለው ኢላ ቀውሚሂም ሙንዲሪን ልክ ንባቡ እስከሚያበቃ ድረስ አዳመጡና ተሰልፈው ቁርአቱ ሲያጠናቅቅና ሲያቆሙ ወዳውኑ ወደ አገራቸው ተመለሱ ፈጥነው ማለት ነው። ወቀደ አመኑ ቢህ በነብዩና በሰሙት ቁርአን አምነዋል። ወለም ይሽዑር ቢህም ረሱልላህ ነብዩ ግን እንዲህ አይነት አዳማጮች መጥተው እንዳዳመጡ ገና አልሰሙም አላወቁም። حتى نزل بذلك القران قيتو ياو قران متو اندي አይነት እንግዶች መተው ሲያዳምጡ ነበር ብሎ ሰሚ ነግራቸው ድረስ አያቲ ሚን ሱረት الاحقاف واياتي ሚን ሱረት الجن ከዛ በኋላ በአህቃፍና በሱረት الجن የነሱን ታሪክና በዳዕዋው የተሰማቸውን ነገር በሚገባ አላህ አስረዳቸው ማን وبعد ايام خرج رسول الله صلى الله عليه وسلم من نخلته يريد مكه يتوسنوا قناتዎች እዛ እንዴ ትንሽ ረፍት አድርገው ከቆዩ በኋላ በቃ የሆነው ይሁን ልሞክር ብለው ወደ መካ አቀኑ ማለት ነው። ወየርጁ ሚን الله الفرج والمخرج መቼም ሰው ገሌ ይረዳኛል ምለው ባይኖርም አላህ ከፈለገ ይጠብቀኛል ብለው በጌታ በመተማመን እሱ መፍትሄ እንደሚያመጣ ተስፋ አድርገው ቀጠሉበት ማለት ነው። ወይخشى من قريش الشر والبطش ከቁረይሾች በኩል ግን ራያ አይጠብቁም ተንኮልና ጥቃት ነው ተነሱም ይጠብቁት ማን فاحب ان يحتاط لنفسه ለማንኛውም ሰበብን ማድረግ አለብኝ አሉና ለራሳቸው ልክ እንደደረሱ የጥቃት ሰለባ እንዳይሆኑ በምን መልክ ነው መግባት ያለብኝ የሚለውን ማሰላሰል ጀመሩ ማለት ነው። فلما دن امين مكه مكه تبهرا ልክ መካ ከተማ እንደደረሱ ቀጥታል ገቡም ሂራ መባለው ቦታ ላይ ረፍት አደረጉ እንደዚሁ ማለት ነው ወባአተ ረጅለን ኢላ አኽነሲ ኢብኒ ሽረይቅን ሊዩጅራሁ አኽነሱ ኢብኑ ሽረይቅ የሚባል ሙጅሪም ሰው የነበረ በመኮይ ዘንዳ ተሰሚነት አለው ስለዚህ እሱ ምን አልባይ ድጋፍ ይሰጠኝ ይሆን በእኔ ኃላፊነት ይግባ ቢሎ ተዛዝ ቢሰጥ ይቀበሉት ነበር እሱ ዘንዳ መልእክተኛ ላኩ ይሄው ለሥራ ጉዳይ ወደ ጣይፍ እጄ ነበር አሁን ተመልሻለሁኝ አሁን ያው መኮች በገዛ ፍቃዱ ወጥቶ ሄዷል ታውን በኋላ መግባት አይችልም ይያሉ ይዝታሉ ማለት ደርሶኛልና እንዴት እንዳንተ አይነት ሽማግሌ ባለበት ሀገር በአገሬ መከለከላለሁኝ ብለው መልእክት ላኩ ማለት ነው ወደሱ እሱ ሙጅሪም ነበርና ፈተደረ አይኔ ማልችለው ነገር ውስጥ አስገባኝ አትዛራ አደረገ እኔ አገር ጋር መጣላት አልፈልግም የራስ ጉዳይ አላቸው ማለት ነው ኢብኑ አሚር ኢብኑ ሉአይ ነበረ እሱ وهم لا يجرون على بني كعب بن لؤي ان يا قبيله بن كعب قبيله علي حلافينت موسد አይችልም يميل مكنيات امتتو هل تقبلم طياقهون معناه يعني فارسل الى المطعم بن عدي ليلو دمو مطعم ابن عدي يميبال بالابات نبره باغر زند تسمينت يالو اسو تبني نو فل قبيله يميغولر نو ابن عبد مناف አላፍኩኝ አው ወል ሐሊፍ አኽነሱ ኢብኑ ሽረይቅ እትዛር ካደረገ በኋላ ቢአንነው ሐሊፉን ወል ሐሊፉ ላ ይጅር አለ እኔ እነሱ ጋራ በማህበርተኝነት ነው እንጂ የምገኘው በዘር ሐረግ እኩል አይደለሁም እነሱ ጋራ ደረጃዬ ለዛ ያበቃኝም አለማን ፈአርሰለ ኢላ ሱሃይል ኢብኑ አምር ቀጥለው ደግሞ ሱሃይል ኢብኑ አምር የሚባለው የቀቢላ መሪ ዘንድላፉ ፈአተዳር እሱም በተመሳሳይ መልኩ እንደማይችል ገለጠላቸው ያነው ምን በኒ አሚር ኢብኑ ሉአይ እኔ ተበኒ አሚር ኢብኑ አላይ ቀቢላ ነው ወለደው ወሁም ላይ ይጅሩና አላ በኒ ካብ እንደምታቀው በበኒ ካብ ላይ ሐላፊነት መውሰድ አንችልምኛ ደረጃቸው ይበላልጥ ነበርና ማለት ነው ፈአርሰለ ኢለ ሙጥዒም ኢብኑ አዲይ በሶስተኛ ደረጃ ሙጥዒም ኢብኑ አዲይ ወደሚባለው አዛውን ትላቁ ማለት ነው ወሁም በኒ ነውፈል ኢብኑ አብዲ መናፍ እሱ በዘር በጣም ከፍተኛ ደረጃ ከሚባሉት አንዱ ነው ተበኒ ነውፈል ስለሆነ አኺ ሐሽም ኢብኑ አብዲ መናፍ ጀድ ነብዩ ሰለላሁ ዐለይሂ ወሰለም የነብዩ ያጎት ልጅ ነው እሱ ማለት ነው በጣም ቀረቤታ አለው ወአብዱ መናፍን አዕዙ በጥን ፊ ቁረይሽ እና አብዱ መናፍ የሚባለው በቁረይሽ ቀባይሎች ከፍተኛ ቦታ የሚሰጠው ተብሎ የሚገመት ስለነበረ እሱ ዘንድ ላኩ በሶስተኛ ደረጃ ፈቃለ ሙጥዒም ነዓም አለሱ አብሽር እኔ ያለው ባገርህማ የሚከለክልህ ነገር የለም አለና አላፊነት ለመውሰድ ተነሳ ወተሰለሐ ሆ ወበኑ ራሱና ብዙ ልጆች ጀግኖች ይዘ ነበሩ ታጠቁ አላቸውና ጦር መሳሪያውን ለብሶ በጎናቸው ይዟቸው መካ ከተማ ማል ከተማ ገባ ማለት ነው ይሄው መሐመድ ለሥራ ጉዳይ ወደ ውጭ ሄዶ ሰንብቶ ነበር አሁን መጥቷል ማንንም ሰው እንደ በመጥፎ እንዳያስበው እሱን በትነቆ እኔን ነካቸው ማለት ነው ብሎ ማስጠንቀቂያ ሰጣላቸውና እሱ ሊያስገባቸው ቻለ ማለት ነው ማከውን ይካፍራ ለዛ ነው የበድርለታ ያችን ታሪካዊ ነገር የተናገሩት ማለት ነው ያን ሁሉ መከራ እንግዲህ ሲወርድባቸው ከጎናቸው የቆመና እንደገና ወደ አገራቸው ለመግባት የረዳቸው ባለውለታ በመሆኑ ቁረሾች የበድርለታ ያው ጦርነት ሄደው ተጨፍጭፈው ዲል በሚመጡበት ጊዜ ያለቁት አልቆ የተረፉት ያው ግራው ጭ ብለው ሄዱ ማለት ነው እና ቡላሃብ ሱና ቡጀል እና ዑስባ እና ሸይባ እነዛ ቀንደኞቹ ሁሉ ባንዴ እንደ በግ ታረዱ በመጨረሻ የተረፉትም ደግሞ ተማርከው እንደ በግ ተሳስረው ሰርሳቸው እየተከተከቱ ወደ መዲና ተነዱ ማለት ነው ያኔ ምን አሉ ፊዲያ ከፈሉ አላቸው ምርኮኞችን እና ያንዳንዳቸው ይሄን ያህል ገንዘብ ተመድቦባቸዋል ያን እየከፈላቸው መህር ትችላላችሁ ሲሏቸው ማለቃቀስ ጀመሩ ማለት ነው የሁሉ ዲያቴ ዳንተ ነው ምን ከፍለው ይያሉ የግዜ ምን አሉ ያቺ የጭንቋቀን ይደረሰላቸው ሰውዬ ሙጥዒም ኢብኑ አዲይ ተዛላቸው እናም ለውካን ሙጥዒም ኢብኑ አዲይን ላጥለቅተኩም አሉ ሙጥዒም ኢብኑ አዲይ የጭንቀለታ ወዳጅ በህይወቱ ኑሮ ዛሬ ለቀቅልኝ ብሎ ምሽምግልና ቢመጣ አለቃቸው ነበር አሉ። የሰውለታ ዛሬ ማሱም የለብኝ ማን ይመጣልኛል አሉ። ሁሉም ጥላት ነው ማን ነው ነፊት የሚመጣው አንያስለቅቀሃል መጥፈል አለብህ مطعم بنور نرو نريد أشن ولا تاون تندرسو متو يزاكن كوني رديتها اللوين اندتا درقين تارق اللبيلين يسنو لغرت على بلال شلم نبرا هؤلاء إنتنا علو نزل تنبوش داري ما أنم متو شمقلنا متأيك الله شون كواني اللم فمالت يسن زنانا هلاك نتوجس بزهاقات آمي مالتهم لجو أموال تلك صحابي هنا اللي زي متعمات وهم بني نوفل ابن عبد مناف وعبد منافنا عزبة بن كرشين نعم وتسلح هو بنو ثم أرسل إلى رسول الله فجاء ودخل المسجد سنة أو وطاتوشن تستاتك أنه تسلح بوهالا ما أنهم منك نقبع وربيت بلو قبزا اتشونا بسلام لمقبات شعروا معلتنا وطاف بالبيت عند الرسول بيت الله أن طوف وصلى ركعتين ولت ركع مسجد ثم انصرف الى بيته كذا وهلا ودمن ورا بيته هدو والمطعمون عاديين واولاده محدقون برسول الله صلى الله عليه وسلم بالسلاح مطعمنا بتسبوچ بمولو ترمسال يلبسوا ذريعون عجبوا ما انه منكوا اني على فينت يوسرن لتن سو يالو اسكبرواچو معناته وكان المطعم قد اعلن في قريش انه اجار محمد فقبلوا ذلك يا محمد بحالا فنتي اغبچو اللهوين ما انم سو اندينكوا بلو ما استنقق يا ستا انسو ماكمون يا كون ابرنا اسو غير ما مغاچ تا يواطانا بلاو ستارو معناتنا انغري سو بحق لاي سلوهنا بيچا كل نغر الله يردانيال يتبالن سبب ياسفلغال معناتنا عند درجه اسكم تدردرس سو ما درك يمكباون نغر مموكر الله بسلمن بحربن بيهون معناتنا انا بزي ملك انغري يا هنيتا ተጣይ ተመልሰው መካ የመግባቱ ዲሉ ራሱ ጨልሞ የነበረው መፍት ተገኘለት ማለት ነው። እና የሚቀጥለው በቀጣው አላህ ካደረሰን እንቀጥልበታለን ወሰለላሁ ዐለይሂ ወሰለም ነብይ ሰላም አለይኩም ወራህመቱላሂ ወበረካቱ። አመነነ زواج بذا كذا بفيت شوال انداوم يتلا نبر بقريش زندا بشوال يتفصم غابچا مشؤوم نو هايساكام يالو تطوغير يمرقبتن اند سفر يطولت نبر كذا بوحالا نو صحابوچ ياو نبيو ሁለት تالالق تباركو غابچاوچن يفصموت بشوال سلاهونا مسلموچ بشوال مكباتن اند امراچ وسدو تمان نو እናንዳውም ያ የጃሂልያው አስተሳሰብ ያለቀቃቸው አንዳንዶቹ ለምን በሸዋል ዝጋባላችሁ ይያሉ ያሲያረጉ አይሻ ተቃወሙ። እኔ በሸዋል አይደል ያገባሁት እንደኔ የተባረከ ጋብቻ የተፈጸመ ሰው አለ ማን ነው እስቲ ይያሉ ቆጣቸው ነበር ማለት ነው። እና የሳቸውን በተሰብ ዘመዶቻቸው ወዳጆቻቸው ሁሉ እንዳውም በሸዋል ዛሩ ይያሉ ያስተባብሩ ነበር አይሻ። እና ሰዎች እንግዲህ አንዳንድ ጃሂልያ አስተሳሰብ አን ወር ዝም ብሎ አላህ ያመጣው ግዜ ነው በገሌ ወር በገሌ ቀን እንደዛ ይሰራም የሚለው ይሄ ጃሂልያ ረዝራጃ ከቶ አመለካከት ነውና ሰው በማንኛውም ወር በማንኛውም ቀን የፈለገው ነገር ማድረግ ይቻላል በእስላም የተከለከለ ነገር የለም ማለት ነው። አዎ ጥሩ ማሳሰቢያ ነው። እንግዲህ እዛ ጭንቅለት ያው ሊይዙት የሚጨብጡ ሲጠፋ ቀን ሲጨልምባቸው መሸሻቸው ወዴት ሆነ? ፈፊሩ ኢላላህ እንዲያለው አላህ ወዴት ጌታቸው ሸሹ ማለት ነው። ተስፋም አልቆረጡ አለቀልኝ አላሉ። እና አንድ ሰው ሙሲባ በጣም በሚከብድና በሚጨማመርበት ጊዜ ሙጥኝ ብሎ አመኝ ይጅቡል ሙጥራ ኢዛ ዳአ አህልሃ ጭንቀት ይወረረው ሰው ሊዘው የሚጨብጠው ያጣ ሰው ሲጨንቀው አንተ ነህ ያለህ ማለት አለበት ኢማንም ይፈተነው ያኔ ነው ማለት ነው። የዛ አይነት እንግዲህ ዱዓ ምርር ብለህ በመታረግበት ጊዜ አላህ ደግሞ ፈረጃውን ያቀርብልሃልና ይሄ ታሪካዊ ዱዓ ነው ወዳውኑ ያላህ ፈረጃ ያመጣበት ነው። ይሄንን ዱዓ ማህፈዙና ጭንቅ ባጋጠመን ጊዜ በዛ አይነት ጌታ መለመናችን አንደኛ ሱናውን ኢህያ ማረግ ሁለተኛ ደግሞ ያው ምኑ ሙጀረብ የሆነ ሙስተጃብ የሆነ ዱዓ ነውና ከልብ ላደረገው ሰው ፈረጃ ሊያመጣ እንደሚችል ይሄን ዱዓ ማወቅና መለማመዱ አስፈላጊ ነው ማለት ነው። እሺ ተመልሷል እሱ ተመጨረሻው መስተለያቸው ጎበዙ ኢንሻአላህ አላህ ወፈቀው ሱብሃነ ايش. لا